የመህዲ መምጣት። አይ የመህዲ መምጣት ብቻ አይደለም ማለት የቂያማ ምልክቶች ነው፣ ግን ዛሬ የምንጀምረው የመህዲ መምጣት ከሚለው ነው። ኸይረ መርሃባ። እሺ ወቢላሂ ነስተዒን። ኽሩጁል መህዲይ። መህዲይ ማለት በቋንቋ ደረጃ የተመራ ማለት ነው። ሀዳ መራ፣ የህዲ ይመራል፣ ሂዳየተን መምራትን። ሁዋ ሀዲ ይባላል፣ መሪ ነው። ዛከል መህዲይ ይባላል፣ የተመራ የተቀና፣ አላህ ያቀናው ይሄ መህዲይ ይባላል። ኸይር ይሄ በቋንቋ ትርጉሙ ነው፣ ግን ይሄው ፕሮፐር ናውን የሰው ስም ሊሆን ይችላል። የሰው ስም ሊሆን ይችላል ማለት ለምሳሌ ሙሐመድ ብንል በቋንቋ ደረጃ የተመሰገነ ማለት ነው፣ ግን ሰው ይጠራበታል፣ ፕሮፐር ናውን ይሆናል ያን ጊዜ። እሺ አሁን የሙስሊሞች ጠላቶች አንድ ላይ እንደሚሰባሰቡ እንደሚጠናከሩ ትላንት በሙአሃደቱ ሩም በሚለው ርዕስ ስር ረጅም ማብራሪያ ነበርና አሁን በዚህ ጦርነት ነው በሙስሊሞችና የእስላም ጠላቶች በሆኑ ቡድኖች መካከል በሙስሊሞችና በእስላም ጠላቶች በሆኑ ቡድኖች መካከል የሚነሳ ጦርነት ነው። ቢያንስ ስድስት ጠላቶችን ብለን ዘርዝረን ነበረ። አንደኛ ሰሊቢየቱል ገርብ፣ ሁለተኛ አሹዕየቱል ሙልሂዳ ፈላሲፈቱል ኢባሂያ፣ እንደገና አልማንያ አልአልማንያ አልአልማንያ አልሙዓዲያ ማለት ሴኩላሪዝም ወይንም አንቲ ሪሊጂን ሙቭመንት። እነኚህ ሁሉ ሙስሊሞችን የሚዋጉ ናቸው። ቀጥሎ አልወሰንየቱ አልሙስተሽሪቃ ምስራቃውያን ጣዖታውያን ማለት ነው፣ እነ ቡድሂስቶች፣ ሂንዱዎች፣ እነኚህ ሁሉ። ከዚህ ቀጥሎ ደግሞ አሶሁዩንያ አልጋሽማ የዚዮኒዝም ሙቭመንት ሁሉም ማለት ነው። አላ ኩሊ ሓሊን የኩኑነ ድድ አልሙስሊሚን። አሁን መህዲይ አነሳሱ በመጀመሪያ ደረጃ ጦርነቱ ሲጀምር መሪ ይፈልጋሉ ሰዎችና ሙባያዓ የሚያደርጉት ቃል የሚገቡለትና በሱ ባንዲራ ስር ሊዋጉ አንተ መሪያችን ሁን ይሉታል። ግን መህዲይ የርፍዱ ሀዘ ረጅሉ አን የቁደ ልኡመተ ለሰዎች መሪ መሆንን አይቀበልም። መጀመሪያ ይሄ የጥሩ መሪ ባህሪ ነው፣ አይቀበልም ማለት እኔ ልምራችሁ እኔ ልሾም የጥሩ ሰው ባህሪ አይደለም፣ አይቀበልም። ግን ወላኪነሁ ዩጠሩ ኢላ ዛሊክ ሊአደሚ ውጁድ ቃኢድን መሪ ይታጣና ከዛ በኋላ እሱ መሪ ለመሆን ይገደዳል። ወዩልዚሙ ኢልዛመን ከዛን ጉዳዩን አመራሩን አጥብቆ ይይዛል። ወዩባየዑ በይነ ሩክኒ ወልመቃሚ ይላሉ። ወዩባያ ሰዎች ሙባያ ቃል ይገቡለታል። በይነ ሩክን አርክኑል የማኒ ሀጅ ያደረጋችሁ ሰዎች ካላችሁ አርክኑል የማኒ ይባላል፣ ማዕዘን ማለት ነው። ከሩክነል የማኒ ወልመቃም ማለት መቃሙ ኢብራሂም ሀጅ ያደረጋችሁ ሰዎች ታውቁታላችሁ። በሩክነል የማኒና በመቃሙ ኢብራሂም መካከል እዛ ቦታ ላይ ቆሞ ሰዎች መጥተው ሙባያ ያደርጉታል፣ ቃል ይገቡለታል። ፈያህሚሉ ራየተል ጂሃድ በአላህ መንገድ የመታገልን ባንዲራ ይይዛል። ፊ ሰቢልላህ ወየልተፊቱ ናሱ ሐውለ ሀዘ ረጁል አለዚ ዩሰማ ቢልመህዲይ ሰዎች በሙሉ ወደሱ ይዞራሉ። ስሙ መህዲይ ነው የሚባለው ወታቲሂ አሳኢቡ አህሊ ሻም የሻም ተዋጊዎች በቡድን በቡድን ወደሱ ይመጣሉ ወአብዛሉ ኢራቅ ከኢራቅ ምድርም እንደዚሁ ተዋጊዎች ወደሱ ይመጣሉ ወጅኑዱ ልየመን የየመን ተዋጊዎችም ወደሱ ይመጣሉ ወአህሉ ሚስራ እንደዚሁም የግብጽ ሰዎችም ማለት ነው የግብጽ ሰዎችም ወደዛ ይመጣሉ ከዛን ወተተጀመዑ ልኡመቱ ሐውለሁ አሁን እዚህ ቦታ ላይ የተጠቀሱት ሀገራት በሙሉ አሁንም ጭምር አክቲቭ የሆኑ ናቸው አሁንም ጭምር አክቲቭ ናቸው ማለት ከነኚህ ሀገሮች ታጋዮች አሁንም ድረስ አሉ ማለት ነው አህል የሆኑ ባለቤት የሆኑ ወተተጀመዑ ልኡመቱ ሐውለሁ ህዝቦች በሱ ዙሪያ ይሰባሰባሉ ተብደኡ ባዕዳሃ ልማዕረከቱ በይነ ልሙስሊሚነ ወሩም ከዛ በኋላ ጦርነት ይጀመራል በሙስሊሞችና በአሩም ነው ያለው በአውሮፓውያን አውሮፓውያን ሴንስ ትላንትና እንዳብራራ ነው ዌስት እንዳለ አውሮፓ ነው የሚባለው አሜሪካን ጨምሮ ማለት ነው የላይኛውም የታችኛውም ማለት ነው ላቲን አሜሪካን ስፔንና ፖርቹጋል በቃ የነሱ ቀኝ ግዛቶች የነበሩ ናቸው ትላንት ተነጋግረናል ሰሜን አሜሪካ አሜሪካ ካናዳ ሁሉም ማለት ነው የአውሮፓውያን ቀኝ ግዛቶች የነበሩ ናቸው ስለዚህ ዌስት ወይንም ሩም የሚለው ሁሉንም ያካትታል ማለት ነው ጂኦግራፊካሊ አሁን አውሮፓ የሚባለው አሜሪካ የሚባለው خير اذا ከዛ በኋላ تبدأ بعدها المعركة بين المسلمين والروم በሙስሊሞችና በሩሞች መካከል ትግል ይጀምራል حتى يصل المسلمون الى القسطنطينية اسطنبول ሙስሊሞች ገፍተው ገፍተው እስከ ኢስታንቡል ይደርሳሉ ማለት የሚነሱት ከየት ነው ሚመካ ከመካ ነው የሚነሱት ከዛ በኋላ ትግሉን ማለት ነው ገፍተው ገፍተው ኢስታንቡል ይደርሳሉ ኢስታንቡል ማለት የቱርክ ማለት ነው ኢስታንቡል የቱርክ ዋና ከተማ ዘን ቱርክ አሁን አውሮፓ ውስጥ ነው የምትገኘው የኦማይድ ወይንም የኡመይ በኡመውዩን ኸሊፋነት ጊዜ በኡመውዩን ኸሊፋነት ጊዜ ለሻም ቅርብ እና ስትራቴጂክ እጅግ ስትራቴጂክ የሆነች ቦታ ነች በኡመውዩን ጊዜ የተከፈተች ማለት ነው መሐመድ ፋቲህ የሙስሊሞች መሪ መሐመድ ፋቲህ ብላችሁ ኤክስትራ እንትኑን አንብቡ ثم يفتحون حتى يصل الجيش الى اوروبا ከዛ በኋላ የሙስሊሞች ጦር አውሮፓን እስኪያካለ ድረስ ይደርሳሉ hatta yasiluna ila rumia አውሮፓን ሁሉ አካተው ኢጣሊያንም ጭምር ማለት ነው وكل بلد يفتحونها بالتكبير والتهليل እነኛ ናሉ بالتكبير ማለት بالله اكبر እና ولا اله الا الله كفتوታል وهنا እዚ ደረጃ ላይ ሲደርሱና በጣም ሲሸነፉ ማለት ነው በመጀመሪያው ዙር ሙስሊሞች ይመታሉ በሁለተኛው ዙር አሁንም ሙስሊሞች ይጠቃሉ በሶስተኛው ዙር አሁንም ይጠቃሉ ከዛ በኋላ ነው ነስር የሚመጣው ማለት ነው ነስር መጥቶ እየገፉ አገር እየከፈቱ እየሄዱ ሸይጣን ብሽቅ ይላል የሱ ግብራበሮች እየተመቱበት ስለሆነ እየተጠቁበት ስለሆነ ይበሽቅና ከዛን يصيح الشيطان فيهم صيحه شيطان ጩኸትን ጩኸት ይጮሃል ليوقف هذه المسيره يزي حكاهدو اجيك لسو يماسدست بمهونو ايه انديقوملت فلغو يጮሃል ግን የሚጮሆ ምን ብሎ ነው ويقول ان الدجال قد خلفكم في ذراريكم انانت تاغايوچ مجاهيدوچ ሴቶቻችሁንና ምስቶቻችሁን ጥላችሁ በመንደራችሁ መጣችኋልና ደጃል ተነስቶ መንደሮቻችሁን ወሯል ብሎ ሸይጣን ይጮሃል ويقول قد خرج الدجال الدجال ተነስቷል الدجال ወጥቷል الدجال ወጥቷል ይላል والدجال رجل اعور الدجال ማለት አንደኛ رجل اعور አይነ ስውር ነው አንድ አይነ ስውር ነው قصير አንደኛ አጭር የሆነ ነው قطط الراس قطط الشعر صغرو كرداد يهونه نو عينو لك لتفرط اندالچ يا وين فري يمسله نو نا گنبارو لاي كادي يميل يتصافبت نو هذا هو الدجال سلا دجال ما برا رأي مدعال كذابو هلا يشيطان قصد مالتنو يا دجالن يا دجالن من نسات ما ردات هيدا لهم مردون وبرقت دجال من نساتو بسرات هاي بالم لذي مقصود من دلنو أنها كانت خدعة وكذبة من الشيطان يشيطان وشتن تشي ليوقف مسيرة هذا الجيش يزيم يا مسلم ويتور سراويتن لما سقومنو يسوف اللاغوت مالتنو كذب ولا فيقوم المهدي بإرسال عشرة فوارس مهدي أسر عشرة فوارس أسر فرسنيو تشن مالتنو يلكال هم خير فوارس على وجه الأرض مدر لي كالو غالابيوج وينم فوارس فارسوج فرسنيوج مالتنو مرطوچو ناچو ننني كذا النبي صلى الله عليه وسلم ازي بوتا لي وقفة فرس اسك قيامه درس لطورنت يميجلجلوت مهونو بحديث تزغبوال አሁንም ጭምር ማለት ነው አሁንም ጭምር በአውሮፓ ምድር የእንግሊዝ ፖሊሶች ሳይቀር ፈረስን ይጠቀማሉ። ስለዚህ ፈረስ እስከ ቂያማ መድረሻ ድረስ ለትግል የሚጠቀሙት እንትን ነው እንሰሳ ነው خيرን ከዛ በኋላ የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እነኚህን አስር ፈረሰኞችን በተመለከተ አዕሪፉ አስማአሁም ወአስማአ አባይሂም አባይህም የነሱን ስሞቻቸውን ያባቶቻቸውን ስምም አውቃለሁ ወአልዋነ ኹዩሊሂም የሚጋልቧቸውን ፈረሶች መልክ እንኳን አውቃለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁም ኸይሩ ፈዋሪሰ አላ ወጅህ አልአርድ የውም እለት በዛን እለት ምድር ላይ ካሉ ፈረሰኞች ሁሉ ማለት ነው ምድር ላይ ካሉ ፈረሰኞች ሁሉ በላጮቹ እነሱ ናቸው كذان اني فرسنجو تشمي لاكوت ليتاكدو من خروج المسيح الدجال يا دجال ليارغاغطو نو يميهدوت عندما يرجع الجيش يا سراويت يهن نجر يظهر الدجال حقيقه من قبل المشرق دجال برغطم كمسراق بكل وتو ياغنيتال معنات انسو كالوبت بوتا ከመስራቅ በኩል ወጥቶ ያገኙታል ደጃል ስለዚህ እነሱ ካሉበት አቅጣጫ ነው እነሱ አልፎ ሄደዋል እሱ ግን ደጃል ቆጵሮስ የቆጵሮስ ደሴት አካባቢ ነው የሚነሳው እነሱ አውሮፓ ምድር ውስጥ ናቸው ያሉት አልፎው ማለት ነው ስለዚህ ተሚሙ ዳር የተባለ ሰሃቢ አይቶታል ደጃልን ታስሮ ነው ያለው አላህ እድሜውን አርዝሞት ግን በዛ ጊዜ ይወጣል የሚገርም የሆነ ነው የደጃል ዜና ራሱ በጣም የሚገርም ነው አንደኛ ማንም ነብይ ህዝቡን ከደጃል ያስጠነቀቀ ቢሆን እንጂ አልተወም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ማለት ምንድነው ደጃል የሚመጣው ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ነው የቂያማ እንትን አላማቱ الساعه الكبرى ውስጥ ነው ሌሎች ነብያት ስለምን ብለው كسو يستنققالو ولا يوجد فتنه على وجه الارض اعظم من فتنه الدجال بتام كبار سلوهنا نو دجال مالت وشتام مالت نو دجل وشت نو دجل مالت وشت نو يوشت كمر ترقم دجل بيبالو لذلك دجال مالت فعال لك اند كذاب وقوال واكال اجيك واشو مالت نو هكذانا ولا يوجد فتنه على وجه الارض اعظم من فتنه الدجال ስለዚህ خروج الدجال የሚቀጥለው ርዕስ ነው የደጃል መውጣት قيل من جزيره قبرص كقبرص ደሴት ነው የሚወጣው ተብሏል ተሚሙ ዳር የተባለ ሰሃቢ ሄዶ አይቶ ከዛ በኋላ ለነብዩ صلى الله عليه وسلم ይነግራቸዋል ለኔ እንደነገርከው ለጓደኞችህም ንገር ይሉታል ግን ከዛ በኋላ ሊገኛል ቻለም ደጃል ያጁጅ እና ማጁጅ ጋር سنመጣም ኢንሻአላህ ነካ ነካ እናደርጋለን። ስለዚህ ተሚሙ ዳር ደጃልን አይቶ ያ ነብይ እንዴት ነው ብሎ ደጃል ጠይቆታል። በሰንሰለት ታስሮ ነው ያለው። አንዳይኑ አታይም። ስለዚህ መልኩ የሚያስጠላ አጭር ጸጉሩ ከርዳዳ ኪንኪ የሆነ ነው። ግን የአይሁዶች መሪ ሆኖ ነው የሚነሳው። ፊትናው በጣም ከባድ ነው። خير يمكث في الارض 40 يوما دجال በመድር ላይ 40 ቀን ይቆያል። ግን የመጀመሪያው ቀን የውሙን ከሰነቲን የመጀመሪያው ቀን እንደ አንድ አመት ይሆናል። ወየውሙን ከሸህሪን የሚቀጥለው ቀን እንደ አንድ ወር ይሆናል። ማለት 20 ሰዓት ገባት ቆያለች ማለት ነው። ወየውሙን ከኡስቡዒን አንዱ ቀን ደግሞ እንደ ሳምንት ይሆናል። ወባቂ አያሚሂ ከአያሚና የተቀር ቀናቶች ቀናቶች 37 ማለት ነው። ልክ እንደ ኖርማል ቀናት ይሆናሉ። ወዩጤሂ ላሁ ቁዱራቲን ፈያእሙሩ ሰማአ ፈተምጥር። አላህ የተለያዩ ሰዎችን መፈተኛ ቁዱራት ይሰጠዋል፣ ችሎታ ይሰጠዋል። ከዛ በኋላ ሰማይን እንድታዘንብ ያዛታል፣ ታዘንባለች። والارض فتنبت اذا امنوا به بسو كامنوا مدرنم يفلغون نجر ابقي بلو سيلات ابقلا تگنيالچ وان لم يؤمنوا وكفروا به سوچ دگمو بذا باند اكابابي يالو سوچ بسو يالامنوا كهوننا بسو ككادو يامر السماء ابي ان تمسك مطرها سماي زناب انداتا زنبنا ዝናቧን እንድትይዝ ያዛታል። والارض بان تقحط ምድርም እንደዚሁ እንድትደርቅ ያዛታል። حتى يفتن الناس به ሰዎችን በዚህ ነገር እስኪፈትንበት ድረስ። ስለዚህ ደጃል ይዞ የሚመጣው ስልጣንና ገንዘብ ነው። ስልጣንና ገንዘብ ደግሞ ስንቶችን እንደወሰደ እያየን ነው አሁን ማለት ነው። ስለዚህ ደጃል ማለት ይህ ነው። በአሁን ሰዓት በስልጣን እና በብር የታለለ ደጃል ሲመጣ ፊትናው በጣም ከባድ ነው። ብዙ ሰዎች ነው የሚከፍቱት። አውዙ ቢላህ። ብዙ ሰዎች ሙእሚኖች የሚራቡበት የሚሰቃዩበት ነው። هكذا ومعه جنة ونار እንደገና በእጁ ላይ ደግሞ ለሰዎች የሚያሳያቸው ጀነትና እሳት አለ። ይሄንንም አላህ ሰጥቷል። واذا دخل الانسان جنته አንድ ሰው እሱን ታዞ በሱ አምኖ በአላህ ክዶ የሱን ጀነት ከገባ دخل النار ትክክለኛዋን እሳት ይገባል ማለት ነው። جهنمን واذا دخل ناره انتن አልታዘዝم ብሎ ገሎት የሱ እሳት ውስጥ ይገባ دخل الجنه ትክክለኛዋን ጀነት ይገባል። وتنقلاته يدجال تنقلات ارمجاዎቹ تنقلات مالت كعند اكبابي ودليل اكبابي ميزواغوربت سريعهن جدا اجج فطان نو يتبالو عندنا يو بتكنولوجي زمن نو يميطاو اجج فطان نو كالغيث استدبرته الريح نو يالو صلى الله عليه وسلم لك زناب ما زناب نفاس يغفاو نفاس يغفاو ከጀርባ ንፋስ እየገፋው የሚዘንብ ዝናብ እንዴት ነው ፍጥነቱ? ገጠር ላይ የቆየን ሰዎች ይሄንን መገንዘብ እንችላለን። ወይንም አሁንም ዝናብ በሚዘንብበት አካባቢ ንፋስ በሚነፍስበት አካባቢ ያለን ሰዎች ሩቅ ቦታ እየዘነበ በሚገርም ፍጥነት እኛ ዘንድ ይደርሳልና እንደዚህ ነው። ወየጁቡል አርዳ ኩላሃ ምድርን ሁሉ ያዳርሳታል። ማዓዳ المكة والمدينة ما عدا مكة والمدينة كمكانا كمدينة بستقر بيت المقدس ما لبت يميل رواية الله كلن ميادرسال من فتنة هذا الرجل يه سو دجال يزو كميمت او فتنة عنده يدعي الالوهية وانه هو الله الله مالت انيني بني امنو بلو ينهجران ولكنها فتنه طبعا يتبعه اول ما يخرج 70000 من اليهود مجمرا جنا سيوطا ሰባ ሺህ አይሁዶች ይከተሉታል። ስለዚህ ሰባ ሺህ አይሁዶች ተከትለውት ነው ሙስሊሞችን የሚያጠቁት። ወከሲሩ መን የተቢዑሁ ልጁሃሉ ወዱዓፋኡ ዲን፣ እሱን የሚከተሉ ሰዎች አብዛኞቻቸው ጃሂሎችና በዲናቸው ደካማ የሆኑ ሰዎች ናቸው። ወዩሓጅጁ መን ለም ዩእሚኑ ቢሂ፣ በሱ የማያምንን ሰው ደግሞ የሚከራከርበትና አፍ የሚያስይዝበት አለው። ምን ይላል? አይነ አቡከ ወኡሙክ ይላል። አባት እናትህ የት አሉ ይላል። ፈየቁሉ ቀድ ማቱ ሙንዙ ዘመንን በዒድ፣ ሩቅ ዘመን ሆኖታል ከሞቱ ይላል ተጠያቂው። ፈየቁሉ ማ ራእዩከ ኢን አሕየይቱ ኡመከ ወአባክ፣ እናትህን አባትህን ብቀሰቅስልህ ምን ይመስልሃል? አፈቱ ሰድቁኒ ይለዋል። በኔ ታምናለህ ይለዋል። ከዛን ፈያእሙሩ ልቀብረ ፈተንሸቁ ወየኽሩጁ ሚንሁ አሸይጣኑ አላ ሀይአቲ ኡሚሂ። ከዛን ሸይጣን ይገባና በቀብሩ ማለት ነው፣ ቀብሩን ሰንጥቆ በእናቱ ወይንም በአባቱ መልክ ይመጣል። ፈዩዓኒቁሃ፣ ከዛን ልጅ የሚባለው ሄዶ እናቱን ያቅፍና ወተቁሉ ለሁ ልኡም፣ እናት ተብየዋ ሸይጣን ማለት ነው፣ የብኒ ልጄ ሆይ አሚን ቢሂ ፈኢነሁ ረቡክ፣ በዚህ እመን እሱ ጌታህ ነው ትለዋለች። ይህን የሚለው ሸይጣን ነው። ታዲያ ማ ዓሊም የሆነ ሰው እና ተቅይ የሆነ ሰው ከደጃል ፊትና ይድናል። ጃሂል የሆነ ኢማኑ ደካማ የሆነስ ይወድቃል ማለት ነው። ፈዩእሚኑ ቢህ፣ ከዛን እንዲህ ያለ ሰው በሱ ያምናል። ወሊዛ ለዚህ ነው አመረ ረሱሉ ሰለላሁ ዐለይሂ ወሰለም፣ ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። አያህሩ በእናሱ ምንሁ፣ ደጃል ከተባለ እሱን ተጋፍጬ አሸንፈዋለሁ አይሰራም። አያህሩ በእናሱ ምንሁ፣ ሰዎች እሱ ከደረሰበት ወሚን ቃቢሊሂ፣ እሱን ከመጋፈጥ ከዛ አካባቢ እንዲሸሹ ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። ፈየቅረኡ አለይሂ ፈዋቲሐ ወኸዋቲመ ሱረት ልካህፍ፣ የሱረት ልካህፍን መጀመሪያና መጨረሻም እንዲያነቡ አዘዋለ። ፈኢናህ ተዕሲሙሁም ብኢዝኒላሂ ሚን ፊትነቲሂ፣ በአላህ ፈቃድ ከሱ ፊትና ይጠበቃሉ። ምክንያቱም መጨረሻ የሱረት ልካህፍ መጨረሻ የሱረት ልካህፍ መጀመሪያው ስለ ጠንካራ ወጣቶቹ ነው የሚናገረው። መጨረሻ ደግሞ ስለነ ያእጁጅ ወማእጁጅ እነ ዙልቀርነይን፣ ከዛ በኋላ የያእጁጅ ወማእጁጅ ፊትና፣ ከዛን ሙእሚኖች ደግሞ መጨረሻ ላይ ጀነት ገብተው ለጀነት ልዋጭ የማይፈልጉ መሆናቸውን ያበስራልና መጀመሪያውና መጨረሻውን አንብቡ ብለው አዘዋልና። ወያእቲ አብዋብ አልመዲና፣ ወደ መዲና ደጃፍ ድረስ ይደርሳል ደጃል። ፈተምናኡሁ አልመላኢከቱ ሚን ዱኹሊሃ፣ መላእክቶች መዲና ከመግባት ይከለክሉታል። ወየኽሩጁ ለሁ ረጁሉ ሚነል መዲና፣ ከሐረመል መደኒ የሆነ ሰው ይወጣል እሱን ሊጋፈጥ። ወየቁሉ አንተ ደጃል አለዚ ሐዘረና ሚንሁ ነቢዩ ሰለላሁ ዐለይሂ ወሰለም፣ አንተ ነቢዩ ሰለላሁ ዐለይሂ ወሰለም ከሱ ያስጠነቀቁን ደጃል ነህ ይለዋል። ከዛ ደጃል እንዴት ያለ ነው እንዲህ እኔን የሚዳፈር ይልና فيضربه بسيفه يمتوال كذا بحالا فيقسمه نصفين ሁለት ቦታ ይሰነጥቀዋል። ويمشي بين النصفين በሁለቱ ስንጥቆች መሃል ግራና ቀኝ ወድቆ አካሉ ይራመድና ثم يأمره ከዛን ህያው እንዲሆን ያዘዋል። فيقوم مرة أخرى እንደገና ህያው ይሆናል። ይሄን ያህል ነው ፈተናው እንግዲህ አስቡ። فيقول له الآن الآن آمنت بي إيش ياهن إني جيتا مهونين قديه كسكش هالو تامنا الله إلوان لذي مدينة ماقل الإيمان نتبالو ماقل الإيمان يا إيمان مسب سبيع نتبالو يا إيمان مسب سبيع نا في آخر الزمان راسو يتكرو يعلم كفل خرابي هنا اللنجي مكة ومدينة ماقل الإيمان يهنا اللو بتلي مدينة معقل الايمان قالوا النبي صلى الله عليه وسلم. فيقول كذان تامنبني الله بلو سيلو لا والله ما ازددت الا يقينا انت الدجال ايهننما اندمتارغا قالو انت دجال لمهونه اهون دغمو يبلط ارغطنيا هونكني ስለዚህ የቂን ጨመርኩኝ ይለዋል ይሄ ነው ታዲያ በዛ ዘመን ደጃል ይሄን ያህል ፍትና ያደርሳል ከሱ በኋላ ሰው አይገልም ከሱ በኋላ ሰው አይገልም ሰዎች ደጃል መሆኑን ይረዳሉ አሁን በዚህ ጊዜ መዲና ነው ይሄ ፍትና ያለው መህዲ ይግን እስቲ ቤት ነው ያለው ሻም ነው የሚሆነው መዲናና ሻም ምን ያህል ይራራቃሉ في ذلك الزمان يكون المهدي يجيش الجيوش في دمشق يجيش الجيوش في دمشق في ذلك الزمان يكون المهدي يجيش الجيوش في دمشق اهونم دمشق لا المهدي هونو وتادروچن ياسباسبال ويذهب الدجال الى فلسطين كمدينه ود فلسطين يمطال دجال ويتجمع جميع اليهود كلهم في فلسطين مع الدجال للملحمه الكبرى كذا بحالا ايهودوش بمولو فلسطين است لتالاقو طورنت كمسلموش قال لمقطم معناتنو شام قالوت قال يسباسبارلو اهون يهونو هونو طورنتو تجمرو نو اهون نزول عيسى ابن مريم يميقتلو يهونال معناتنو زي دجال فتناوچو اهون اشراط الساعه نو يتناكغرنا يالنو ከዚህ የሚቀጥለው ምንድነው ንዙሉ ኢሳ ኢብኑ ማርያም የኢሳ ኢብኑ ማርያም መውረድ ነው አላህ Subhanahu Ta'ala ወኢነሁ ለዒልሙ ሊሳዓቲ ኢላል የኢሳ ኢብኑ ማርያም መምጣት ለቂያማ ምልክት መታወቂያ ነው ይላል ኢሳ ኢብኑ ማርያም የሚመጡት ሌሎች አድቬንቲስቶች አድቬንቲስት ማለት የኢሳን መመለስ ያምናሉ በኢሳ መመለስ ያምናሉ ግን ኢሳ የሚመጣው لفرد نو هلال نو አይደለም عيسى ابن مريم ገና ከነ ያጁጅ ወማጁጅ ጋር ልዩ ታሪክ አላቸው ሳቸው ለማንኛውም عيسى ابن مريم عليه السلام የተከበሩ ያአላህ ባሪያ ያአላህ ነብይ ናቸው ይሄንን በምንድነው በመጽሐፍ ቅዱስም በግልጽ የተናገሩት ነገር ነው በቁርአን ላይም የሚገኝ ነገር ነው የሚያከራክር ነገር አይደለም ማለት ነው አቅል ላለው ሰው የሚያከራክር ነገር አይደለም ስለዚህ ምንድነው በፖለቲካ የጦዙ ቀሳውስት ሰዎችን ወደ ሌላ አቅጣጫ ቢመሯቸውም ሐቅ ግን አይለወጥም ሐቅ አይለወጥም እዚህ ውስጥ አሁን ሸርሁ ውስጥ አንገባ አላ ኩሊ ሐሊን ኢሳ ኢብኑ ማርያም ይወርዳሉ መውረዳቸው የቂን ነው የቂያማ ምልክት ነው ويجتمعون في المناره الشرقيه بدمشق አሁን ሙስሊሞች ዲመሽቅ ላይ ዲመሽቅ ማለት ደማስቆ ማለት ነው ሻም ويجتمعون في المناره الشرقيه المناره الشرقيه የምትባል في مسجد الابيض مسجد الابيض ይባላል مسجد الامويين በኦማይድ ሞስክ የሚባል ሻም ላይ ማለት ነው እጅግ ትልቅ እንት መስጂድ ነው እዛ ውስጥ ይሰባሰባሉ አሁን አልማህዲዩ يكون موجودا والمجاهدون معه يريدون مقاتله الدجال ولكن لا يستطيعون مهدي በጊዜው አለ ሙጃሂዶችም ታጋዮችም ከመህዲ ጋር አሉ ደጃልን እንጋፈጠው ይላሉ ግን የኃይል መመጣጠን አይኖርም ማለት ነው ስለዚህ አይችሉም አሁን ጭንቅ ብሏቸው ሳለ ወፈጃተን يسمعون الغوث አሁን የغوث ማለት ምንድነው ረዳት መጣ ደጀን መጣ ደጀን ይባላል ደጀን የደከመ ኃይልን የሚያጠናክር ማለት ነው ደጀን መጣ ረዳት መጣ የሚል غوث ይስማሉ جاءكمل غوث جاءكمل غوث ረዳታ መጣ ደጀን መጣ ብሎ ይባላል ይሄ ማለት ምንድነው ደጃልን ለመግደል አላህ የሾመው ኢሳ ኢብኑ ማርያምን ብቻ ነው ማንንም ሊጋፈጥ አይችልም ደጃልን ግን ወሬው ይታወቅና ይሄማ ደጃል ነው ይባላል ከዛ መዲና ላይ ፍቱ ቆሞ አንተ ደጃል ነህ ብሎ ካዋረደው በኋላ የደጃል ውሸታምነት እየተገለጠ ይሄዳል ማለት ነው كذان عيسى ابن مريم كسماي يمي وردبت ودى سماي عرقوال الله سبحانه وتعالى وما قتلوه وما صلبوه والقدلتم على سكالتم بم بل رفعه الله إليه الله ودسو كفى درقو إله ودسو كفى درقو زيبو تعالى بل رفعه الله إليه الله ودسو كفى درقو إله زيبو تعالى الله ودسو كفى درقو إهم تلك درس الله زيبو تعالى لما ننيو ما هون يكي أمام لكتوش نو الله ينو يعلنو جاءكم الغوث جاءكم الغوث يميل دمس استمال ويكون ذلك فجرا بين الأذان والإقامة فجر صلاة لي بأذاننا بإقامة مهك اللينو عيسى بن مريم إذا مسجد لي يميوردت يا رب العالمين እንዶ ፈተናውን ሁሉ ተሻግረን እዛች ቦታ ላይ ብንገኝ ደስ ይለናል አይደል? እና ሰማለው ያ ጀማ ሰማለው እሺ خير مرحبا ከዛ በኋላ ፈጅር ሰላት ላይ ይመጣሉ عيسى ابن مريم والغوث هو عيسى ابن مريم عليه السلام غوث تبالو عيسى ابن مريم ناتشو ينزل من السماء على جناحي ملك بجنك هلت كنف لا يهونونو كسماء ميوردود كذان فيصطف الناس لصلاة الفجر يساتشون ممتعات يو كاوكو وعلا سووش صلاة الفجر لسقدو سلفي سرارلو كذان الله سبحانه وتعالى يمير منو يا الله ويقدم المهدي عيسى ابن مريم للصلاه بالناس ام يسجدوا مهدي نو يميهونو عيسى ابن مريم ايدلهم لمن عيسى ابن مريم ايفلغوم امامنتهن بذا غزي معناتنو قويتو امام يهونالو بذا غزي كن بذيك بمجمره الصلاه اساتشو مقدمن امام مهونن انتن ايلو امام مهونن ايمرطو بذي بوتا لاي تلك يفقه انتن عنده تلك يفقه علم على ذي بوتا لي نبي صلى الله عليه وسلم عالم تلك انكوا بيهون باندسو ولاية اندسو امام هونو باللبت بوتا لي تقدمو اياس سجد لالو تقدمو اياس سجد يالفك عدوم الگاولي احكامت لالو يالفك عدوم الگاولي احكامت لالو اهونا من ناسات تروالن ودزيو هن ملس كزان عيسى بن مريم مهديين تكتلوا يسجدالو فما يرضى عيسى عليه السلام ويقدم المهدي للصلاة ويصلي كذان صلاة يسجدال كذان ثم يحمل الراية اهون مهدي مرين برا اسكاهون درس كن بمهدي مرينة دجال يمرتا ايدلم كذان مرينة عيسى بن مريم يكبلالو ባንዲራውን ከሱ ይቀበላሉ ባንዲራውን ይዙና ዒሳ ኢብኑ መርየም አለይሂ ሰላም ወተንጠሊቁ ሰይሃቱ ልጂሃድ የጂሃድ ጩኸቶች አላሁ አክበር አላሁ አክበር የሚል ይሰማል ማለት ነው ኢላ ፍልስጢን በቀጥታ ወደ ፍልስጢን ምድር ያመራሉ ወይحصሉ አልቂታሉ ከዛ በኋላ ጦርነት ይጀምራል በዚህ ዘመን ነው ታዲያ فينطق الشجر والحجر زافنا دنگاي انكوا سايكر يا مسلم انت مسلم هوي يا عبد الله انت الله بارا هوي هذا يهودي توارا وراء فقتله ايه ايهود نو كني بستجربا تدبقوال نازين يالو يلال معناتنو لذي ايهود انت غرقت يمتبال ينسو زاف قال هونهچ بستقر كلهم زاف يناغرا لارو نبي صلى الله عليه وسلم يميغرمو ايهودوج ايهنن زاف ايتتكلو نو اهون ايهنن زاف ايتتكلو نو عجيب فانه شجر اليهود لال سبحان الله كذان شيخ تميم يميبالو شيخ تميم يميبالو افغانستان لي بسوفيتنا بافغان محل طورنت بكاير بنبربت غزي يتساتفو የፍልስጢን ታጋይ ናቸውና አንድን ይሁድ ይሄንን ዛፍ ጋርቀደን ሲተክል አይሁድና ለምንድነው መተክለው ብዬ ስለው صحيح مسلم ላይ ያለውን ይሄ شجره اليهود የሚለውን የሚለውን ሙሉ ሐዲሱን አነበበልኝ አይሁዱ ሙሉ ሐዲሱን አነበበልኝ ሱብሃንአላህ ከዛን እንዴ እኛ እንደምናሸንፋችሁ ታውቃላችሁ አሁን እናውቃለን እንዴ ሙሐመድ ነብይ መሆኑን ታውቃላችሁ አሁን እናውቃለን ከማወቅ ጋር የጠመሙ ማለት ነው እንዴ ከነኚህ ህዝቦች ምን እንጠብቃለን እኛ የዱላሂ መግሉላ ያአላህ እጆች የተቋጠሩ ናቸው ኢነላሁ ፈቂሩ ወነህኑ አግኒያ አላህ ደሃኑ እኛንን ሀብታሞቹ ያሉ ነብያትን ከነ ህይወታቸው የቀበሩ ከዚህ ዲን የሚባል ነገር ሙሉ ሸጠው ለዱንያ ከኖሩ ሰዎች በመድር ላይ 1000 አመት ቢኖሩ ይደስ ይላቸዋል ዱንያን እንደ ይሁዲ የሚወድ የለም ብር እንደ ይሁዲ የሚወድ የለም ጥቅም ካገኘ ሁሉ ነገር አሳልፎ ነው የሚሰጠው አኡዙ ቢላህ ሙጅሪሞች ናቸው ታዲያ አሁን ተክለዋለን አለኝ እንተክለዋለን ይሄ ዛፍ የኛ ዛፍ ነው ሌሎች ዛፎች አንተ ሙስሊሞይና አይሁድ በኔ ስር ተጠልሏል ሲሉ የኛ ዛፍ ግን ይሄን አይናገርም ብሎ አለኝ አይሁዳዊው ይላሉ አጂብ እንዴ አጂብ አትሉ ከዛን ግን እናንተ አይደላችሁም ምታሸንፉን ሌሎች ህዝቦች ናቸው ሌሎች ህዝቦች ናቸው የሚያሸንፉን እኛነ ልክ ሱብሂን እንደ ጁማአ በርክተው የሚሰግዱ የሆኑ ይሄ ምናህል እንግዲህ በኢማናቸው የተነከሩ እንደሆኑ የሚጠቆም ነው አላኩል ሐልን فيقتله المسلم እንዲህ ብሎ ዛፉና ድንጋዩ ሲናገር ሙስሊሙ መጥቶ ይገለዋል ፈላ ይሰለጡ አለ ደጃል አይሁድን ይገላሉ እንጂ ደጃልን ግን አሐዱን ማንም በደጃል ላይ አይሾምም ኢላ ዒሳ ኢብኑ መርየም አለይሂ ሰላም ዒሳ ኢብኑ መርየም ሲቀሩ ልክ ዒሳ ኢብኑ መርየም ጋር ፍለፊ ሲገናኙ فيذوب امامه ዒሳ ኢብኑ መርየምን ሲያይ ይቀልጣል ይቀልጣል አንደኛ አይሁዶች ዒሳ ኢብኑ መርየምን አሁን ድረስ የዲቃላ ልጅ ነው የሚሉት የዲቃላ ልጅ ነው የሚሉት እኔ በጣም የሚገርመኝ ነገር አይሁዶቹ ዒሳን የዲቃላ ልጅ እያሉ መርየምን ዝሙተኛ እያሉ አዑዙ ቢላህ እኛ ደግሞ መርየም አልበቱል ድንግል መርየም እያልን ዒሳን የተከበረ ያአላህ ነብይ እያልን ስማቸው በተጠራ ቁጥር አለይሂ ሰላም እያልን አውሮፓውያኑ እኛን ሙስሊሞችን ጠልተው አይሁዶችን መወዳጀታቸው የሚገርም ነገር ነው እንዶም የሚገርም ነገር አላኩል ሐልን فيذوب امامه فيضربه بحربته بطورو እንደዚህ ነው በጦሩ ይመታዋል فيقتله ويرفع الرمح الذي سال به دم ذلك النجس يذا نجاسه دم توغتو يفسسبتن طور عيسى ابن مريم ينقلوتال ويكبر المسلمون ከዛ ሙስሊሞች الله اكبر الله اكبر ይላሉ ያው ደስታ ሲሰማ እንደሚባለው ወየብደኡ አንነስር ነስር ይጀምራል ወይንጠልቁ الفرحو بين الناس ከዛን ደስታ በሰዎች መሃል ይሰራጫል ወተንጠልቁ البشرى في الارض بشرى بصرات ምድርን ታካለላለች በዚህን ጊዜ ግን ቆይ ገና አልደረሰም ሌላ ችግር አለ ይባላሉ وحي كالله زند يمطال فيخبر الله عز وجل عيسى ابن مريم الله عيسى ابن مريم ينغراچوال يا عيسى عيسى هوي احرز عبادي الى الطور باروچين كله سبسبه ود الطور ششو يلال طور مالك ترارا نو اهربوا الى جبل الطور يبالالو لمن دنو اندزي يميبالوت ለምንድነው እንደዚህ የሚባሉት እዩ ከዛን ቀድ አኽረጅቱ ኢባደን ባዎችን አውጥቻለሁ ለቅቅ ያለው ላ የዳኒ ሊአሐዲን አላ ቂታሊሂም ማንም እነርሱን መጋደል አይችልም ማንም እነሱን መጋደል አይችልም መጋፈጥ አይችልም ሰውፈ ያቲ ቀውሙን አልአና لا يستطيع عيسى عليه السلام ولا المجاهدون على قتالهم ኢሳም ታጋዮችም የማይችሏቸው እነኚህ ማናቸው? ወሁሙል ያጁጁ ወማጁጅ ማጁጅና ያጁጅና ማጁጅ ናቸው። እነማን ናቸው? ከዛ በኋላ እንዴት ይወጣሉ? ምን ይከሰታል? የሚለውን ከረፍት በኋላ እንመለስበታለን። እዚህ ላይ አቆማለሁ። ወኢንሻአላህ ኸይር والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فهذا هو الفصل الثاني من دروسنا أشراط الساعة الكبرى مرحبا أحبتي በቀጥታ ወደ ደርሳችን እንሸጋገራለን። ኹሩጁ ያጁጁ ማጁጅ። ያጁጁ ማጁጅ ሰዎች ናቸው፣ ልዩ አውሬዎች አይደሉም። አንዳንድ ጊዜ ያጁጁ ማጁጅን ልጆችን ሲያስፈራሩባቸው ያጁጁ ማጁጅ ማለት ጆሮአቸውን አንጥፈው ጆሮአቸውን የሚለብሱ ፍጡሮች ናቸው ይላሉ። እና ጆራቸውን አንጥፎ ጆራቸውን የሚለብሱ የሆነ ኢማጂነሪ የሆነ ጭራቅ አድርገው ይስሏቸዋል። ኖ ዘልቀርነይን አላህ ሱብሃነሁ ወተዓላ ወአተይናሁ ሚን ኩል ሸይን ሰበባ ያለው ሚን ኩል ሸይን ሰበባ ለሁሉ ነገር መዳረሻን አደረግንለት ያለው ያገኛቸው ህዝቦች ዘሮች ናቸው። እነሱ ምስራቃውያን ናቸው። ስለዚህ ምስራቃውያን ናቸው። አላህ ለም ነጃአለሁ ሚን ዱንያ ሲትራ ብሎ ይገልጻቸዋል። ለም ነጃአለሁ ሚን ዱንያ ሲትራ እነኚህ የዘልቀርነይን ያገኛቸው ናቸው። ዘልቀርነይን ያገኛቸው የነበሩት ያጁጅ ወማጁጅ ልብስ የማይለብሱ ፀሐይ ስትወጣ አርቃናቸውን የሚሆኑ ጨለማ የሚሸፍናቸው የሆኑ ናቸው። በዘልቀርነይንና በእነሱ መካከል አላህ ቀውመን ላ የካዱነ የፍቀሁነ ቀውላ ንግግርን ሊረዱ የማይቀርቡ ናቸው ይላል። ይህ ሱረቱ ካፍ ላይ መጨረሻ ላይ የምታገኙት ነው። ዝርዝሩ አላኩል ሀልን በጊዜው እንኳን ዘልቀርነይን በነበረበት ጊዜ ኢና ያጁጅ ወማጁጅ ሙፍሲዱነ ፊል አርድ ያጁጅና ማጁጅ በምድር ላይ የጎሳ ስም ነው፣ እጅግ አጥፊዎች ሆኑ፣ በእኛና በእነሱ መካከል ድንበርን ስራለን ነው ብለው የጠየቁት። ባጭሩ ዑለማዎች ያጁጅና ማጁጅ ጊዜ ሲደርስ የሚወጡ ሰዎች ናቸው። ይሄ ማለት ምንድነው? ዓለም ውስጥ ያሉ ናቸው። አሁንም ጊዜ ሲደርስ የሚወጡ ናቸው። የሚወጡ ማለት ድንበር ሰብረው የሚወጡ ናቸው። እዚህ ቦታ ላይ የመጡ ሐዲሶችን አስተርቀው ይናገራሉ ዑለማዎች። አላኩል ሐሊን ሩቅ ምስራቆች ናቸው የሚል አስተያየት አለ ከዑለማ በኩል። ሩቅ ምስራቅ ሆነው ሸርጥ አለው። አንደኛ አጫጭሮች ናቸው፣ አይናቸው ትናንሽ የሆኑ። እንደገና ያኩሉነ ኩለ ሸይን ኢላ አልሐጀር ድንጋይ ሲቀር ሁሉን ነገር የሚበሉ ናቸው። ሁሉን ነገር ዲን የላቸው ጣዖታውያን ናቸው። አመተሎ ድርቻ አይናልሽ خیر አሁንኛ ምን አገባን? ለማንኛውም እዛ አካባቢ ያሉ ናቸው። አሁንም ቢሆን እምነት የሌላቸው አጫጭር አይናቸው ትናንሽ እንዲህ የሚል ማብራሪያ ተሰጥቷል። በቁጥራቸው የሚደርስባቸው የለም። አንዳንድ ዑለማዎች በርግጥም ከዛ አካባቢ ናቸው እና ከቻይና፣ ከኮሪያ፣ ከጃፓን፣ ከምን አካባቢ የሚሆኑ ቁጥራቸው አሁንም የዓለምን ህዝብ በመምራት ያሉ ናቸው። ግን ከነሱ መካከል አላህን የሚፈሩ ሙስሊሞች ጠንካሮች አሉ። እነኚህ ያጁጅ ወማጁጅ የሚሆኑት በመጀመሪያ ደረጃ ዲን የላቸውም፣ እምነት እምነት የሚባልን ነገር ለማጥፋት ነው የሚነሱት። በጣም በላተኞች ናቸው፣ ይበላሉ። እምነት ያለውን ሰው ይገላሉ። በላለ የሚባልን ጥፋት ሁሉ ይሰራሉ። ለማንኛውም እነገሌ ናቸው ብሎ ደፍሮ የተናገረ የለም። ምልክቱ ግን ይህ ነው፣ ምልክቱ ይህ ነው እንጂ አሁን ባለው ቴክኖሎጂ ምድር ላይ የማይታዩ ፍጡራን የሉም ይላሉ። ምክንያቱም ሳተላይት ኢሜጅ የሚያሳየው አለ። በርግጥ አላህ አትታዩ ካላቸው አይታዩ። ሊላሂ ፊ ኸልቂሂ ሻእን፣ አላህ በፍጡራን ውስጥ ሻእን አለው። ስንት አንጎል የሚያዞር ስንት ሳይንቲስት ይሄንን ምንም ልናገርለት የምችለው አይደለም ብሎ የተወው ስንትና ስንት ነገር አለ። አላ ኩል ሐልን ያእጁጅ ወማእጁጅ ይነሳሉ። ከምስራቅ ነው የሚነሱት፣ ከሩቅ ምስራቅ። ኸይር አሁን ተነስተዋል እነርሱ በምድር ላይ መዘዋወርን፣ ምድርን በጥፋት ለማዳረስ፣ ንብረትን ለመንጠቅ። ስለዚህ እነሱን ልትጋፈጡ አትችሉም የሚል መልእክት ካላህ ዘንድ ይመጣል። ፈየህሩቡ ልሙስሊሙነ ኢላ ሩኡስ ልጅባል፣ ይህን ጊዜ ሙስሊሞች ወደ ተራራ ጫፎች ይሸሻሉ። ወየኽሩጁ ያእጁጁ ወመእጁጁ ማለት ቃሉን ሲሰሙ ነው፣ ትእዛዙን ሲሰሙ ወደ ተራራ ይሄዱና በዋሻዎች ይደበቃሉ። ሰው የሚኖርባቸው አካባቢዎች ሁሉ እዛ አካባቢ ያሉ ሰዎች በያእጁጅና ማእጁጅ ሊመቱ፣ ሊዘረፉ፣ ሊበሉ የተዘጋጁ ሆነው ዜናው የደረሳቸው በጊዜው ሙስሊሞች በኢሳ ኢብኑ መርየም መሪነት ይሸሻሉ። አላህ ተደበቁ ያላቸው ቦታ ይደበቃሉ። ፈየህሩቡ ልሙስሊሙነ ኢላ ሩኡስ ልጅባል ወየኽሩጁ ያእጁጁ ወማእጁጁ ላ የትሩኩነ አኽደራ ወላ ያቢሳ፣ አረንጓዴ የሚባልን አረንጓዴ ሆኖ የደረቀን እንኳ አይተውም። ላ ያእቱነ አላ ቡሐይረትን ኢላ ወየሽረቡነሃ አን አኺሪሃ፣ ቡሐይራ ሐይቅ ዘንድ መጥተው የሚጠጣ ውሃ፣ ለምሳሌ የሚጠጣ ውሃ አለ አይደለም፣ ወንዝ ይባላል፣ ሐይቅ ይባላል። ሐይቅ አካባቢ ደርሰው እስክትደርቅ ድረስ ወረው ይጠጧታል። ሐታ ያእቲ አኺሩሁም፣ የነሱ መጨረሻቸው መጥቶ ቀድ ካነ ፊ ሃዚሂ ማ፣ እዚህ ውሃ አልነበረም እንዴ እስኪል ድረስ ይደርሳል። ቡሐይራ ነው ሐይቅ ማለት። ይሄ ምን ያህል እንደሚመገቡ የሚያሳይ ነው። ሐይቅ ማለት የሚመነጭ ውሃ የሌለው ግን የተጠራቀመ ውሃ ነው። ያንን ሙጥጥ ያደርጉታል። ያ አላህ ቁጥራቸው ምን ያህል ቢሆን ነው? ምን ያህል ቢሆን ነው? ኢን ቢሊየንስ። እና ይሄ ሁሉ ግን ኩሉ ሀዚህ አልአህዳስ ምድርን የሚያካልሉበት ያእጁጅ እና ወማእጁጅ ተሐዱሱ ፊ ኺላል ሰብዒ ሲኒን፣ በሰባት አመት ውስጥ ነው የሚካሄደው ይሄ ሁሉ። ዒሳ አለይሂ ሰላም፣ ዒሳ ኢብኑ መርየም ወቅተ ዛከ መዓል ሙእሚኒን አለል ጅባል፣ ከሙእሚኖች ጋር በተራራ ውስጥ ዋሻዎች ውስጥ ተደብቀው ነው ያሉት። የድዑን አላህ አዘ ወጀል፣ አላህን ይለምናሉ። ወያእጁጁ ወማእጁጁ የስዓውነ ፊል አርድ ሙፍሲዲን፣ ያእጁጅና ማእጁጆች በምድር ላይ አጥፊዎች ሆነው ያካሏታል ምድርን። ወየዙኑነ አነሁም ቀድ ቀተሉ ወቀደው አላ ጀሚዕ አህሊ አልአርድ፣ በምድር ላይ ባሉ ሰዎች ላይ ሁሉ እርምጃ ወስደው ጨረስን፣ ከኛ ውጪ ሰው የለም ብለው ይደርሳሉ። ከዛ በኋላ ግን ወየቁሉነ ኑሪዱ አንነቅቱለ ወነቅቢ አላ አህሊ ሰማ፣ ደግሞ እምነት ያላቸው ሰዎች የሰማይ ነዋሪዎች የሚሏቸው አሉ። አሁን መላእክቱንና አላህን ሊሉ ነው። ፈየርሙነ ሲሃመሁም ኢለ ሰማ፣ ከዛን ሮኬታቸውን ወደ ሰማይ ይልካሉ። ፈየዝሃቡ ሳህሙ ወየርጅዑ ቢደም፣ ከዛን ወደ ላይ የተቆሱት መሳሪያ ደም ይዞ ይመጣል فيظنون انهم قتلوا اهل السماء ሰማይ የሰማይ ነዋሪዎችንም ጨርሰናል ብለው ተኩራርተው በዚህ ሁኔታ ላይ ይቆያሉ። አሁን እዚህ ቦታ ላይ ሐቂቃ የሚሆነውን ነገር ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው ነው የተናገሩት። ግን አሁንኛ ከደረስንበት ቴክኖሎጂ አንፃር በቦታው የደረሰ ሰው እንጂ ማለት ነው ይሄን ሊረዳ አይችልም ማለት ምንድነው ሰማይ ቤት ማለት ሰማይን ሰንጥቆ የምድርን ከባቢ አየር ሰንጥቆ ሊሄድ የሚችል በደጋን የሚወነጨፍ ቀስት አይደለም ሰሃቦችም ይሄን ነገር ሲያዳምጡ የቂን ብለው ሲቀበሉ ማናቸው በደጋን ያስወነጨፈው ቀስት የትም እንደማይደርስ ያቃል ምን አህል ነው የሚሄደው ግን እነኚህ ሰዎች በጊዜው የሚደርሱበት የቴክኖሎጂ እድገት ይሄንን ሁሉ ሰንጥቆ የሚሄድ ነው ስለዚህ ነው ሮኬትስ ይላሉና በዚህ ዙሪያ ዑለማዎች ብዙ አብራርተዋል ባጭሩ ምድርን ያደረሷታል በብዛት ሁሉ ነገር በመብላት እምነት ያለውን በመግደል ሙስሊሞች ደግሞ ትልቅ ጣላቶቻቸው ይሆናሉ አሁን እንደዚህ ሆነው ሳለ ምድርን አካለው የሰማይ ነዋሪዎችንም ብለው እንደዚህ እያሽሟጠጡ ሳለ የነሱ መጨረሻ ይደርሳል ኒሃየቱ ያጁጅ ወማጁጅ ወመውቱ ኢሳ አለይሂ ሰላም አሁን የያጁጅና ማጁጅ መጨረሻና የኢሳ ኢብኑ መርየም መሞት ይሄ ነው የምናየው بعد ان يلتها ياجوج وماجوج بمغنمهم ياجوج وماجوج بغنيماتهم كعالم بورثوت نبرت له له مالت ماللاغت سيجمرو يدعو عيسى ابن مريم عليه السلام والمؤمنون الصادقون عيسى ابن مريمنا مؤمن صادق يهونو مؤمنوچ دعاء يادرغالو الله غلاغلن كياجوج وماجوج بلو በዚህን ጊዜ فيرسل الله عز وجل على ياجوج وماجوج الله بياجوجنا وماجوج لا يلكال دودتن عندتن تل يلكال كلاچوم لا يتبقلالچ يچيتل تكشاچو اكابابينا نو يمتبلاچو يبالال كزان بزچتل انفيكشن فيموتونا ها يموتالو نني سوت وينم اتشيتل تقتل كلهم كقتل رجل واحد لك عند عند سو اندميموتو ياهل لك يلالو الله بتكشاتشو لاي تلن يابقلال كزان تملؤ الارض نتنا مدر تغمالج بريساتشو تشتالج فيرسلوا عيسى ابن مريم عليه السلام عيسى ابن مريم يلقالو رجلا من خير الناس كسوج مرط ميبالون يلقالو لينزل على الجبل ليرى ماذا حدث على الارض كترارا وردو بمدر بميدا من ده تكسته ليا يلقالو فينظر ويرجع يبشر عيسى عليه السلام يملسال ايتو كايي بوالا يملسال ود عيسى عليه السلام ኢሳ ኢብኑ መርየምን ሊያበስራቸው ማለት ነው ኢሳ ኢብኑ መርየምን ሊያበስራቸው ይመለሳል ሰማችኋለሁ ያ ጀማዓ ሰማችኋለሁ خيرا ومن معه ኢሳ ኢብኑ መርየምንና ከሳቸው ጋር ያሉትን ሙስሊሞች ሊያበስር انهم قد ماتوا واهلكهم الله اندموتنا الله انداطفاتهم ينغرواتهم كذان فينزل عيسى عليه السلام عيسى ابن مريم يوردالو كترارا والمؤمنون الى الارض مؤمنوچم ودمدر يوردالو مستبشرين بقتل ياجوج وماجوج بياجوج وماجوج مموت تدستوا وعندها يدعو عيسى ربه بأن ينجيه ويخلصه كذان عيسى بن مريم دعاء يادر قال له الله كنني كيا أجوج وما أجوج بهوت سالو عزاك عدر رقو كموتو بوحلام دمو باريساتشو قد أنتنو الأرض كلها مدرن بمولو سلا جموات الله كزين دي قلق قلاتشو عيسى بن مريم دعاء يادر قال له كذان فتأتي طيور ضخام በጣም ትላልቅ ወፎች በራሪዎች ይመጣሉ فتحملوا هذه الجثث الى البحار كذان የነሱ ሬሳ እየለቀሙ ውቅያኖስ ውስጥ ይወረውራሉ እዚ ቦታ ላይ ቆም ባሉ please والله እኔ እንደው ያቺን ቀን እጅግ አላህን አመሰግናለሁ አንድ ነገር ያየሁበትን ቀን አልጀዚራ ዶክመንተሪ ማለት ነው በአልጀዚራ ዶክመንተሪ ላይ አንድ ፕሮግራም ተላልፎ ነበር ያ ፕሮግራም ምንድነው አንድ ግዙፍ በራሪ ወፍ አለ አሁን እነኚህ ናቸው ማለት አይደለም እኔ ለኢብራ ነው ልነግራችሁ የፈለኩት አንድ በጣም ግዙፍ ወፍ አለ በራሪ ወፍ አይባልም ወፍ እኛ እንደምናቀው ስላልሆነ እሱ በራሪ ነው በሁለት ግሩ ነው የሚሄደው ቅርጹ የሰው ልጅ ይመስላል እና የመራቢያ አካሉ በሁለት ግሮቹ መካከል ልክ እንደ ሰው ያለ ነው ከዛን አልጀዚራ ስለዚህ ግዙፍ እንትን ወፍ ሲናገር ከላቲን አሜሪካ ተነስቶ ምዕራብ አውሮፓ ድረስ ፓሲፊክ ውቅያኖስን አቋርጦ ይመጣል እንዴ እንደ አውሮፕላን ማለት ነው እንዶ እንደምንም ብላችሁ ያንን ዶክመንተሪ ማለት ነው በምንም እንደው በአልጀዚራ ዶክመንተሪን ምናገኝበትን ነው ሶርሱን ምናገኝበትን እንኳን ማለት ትንሽ ክሊፑን እንኳን ብናገኝ እና ምንድነው የሚያደርገው አሳዎችን ከፓሲፊክ ሃይክ ማለት ነው ማን ነው ከአትላንቲክ ሃይክ ማለት ከአትላንቲክ ውቅያኖስ አሳዎችን እየተመገበ ነው የሚመጣው ዮርዳን ክንፉን ሳይሰበስብ ከውቅያኖስ አሳዎችን እየበላ ነው የሚሄደው ነዳጅ እየሞላ ማለት ነው እኔ ባይኔ ያው በቴሌቪዥን መስኮት ተመለከትኩት ክንፉ የሚገርም ነው ረጅም ነው ከዛን ልክ እንደ አዞ የአዞን አፍ የሚያክል ነው አፉ እንደ ሰው ነው የሚራመደው ጡንቻው በጣም ትልቅ ነው ከሰው ቁመት የሚስተካከል ያህል ነው እና ያንን ባየው ጊዜ ያ አላህ ያጁጅና የማጁጅን ሬሳ የሚለቅሙት ትላልቅ ወፎች እነኚህ ይሆኑ ወይ ብዬ እኔ ከዛ ጋር በቀጥታ አገናኝቻለሁ ስለዚህ እንደምንም እኔ መፈልጓለሁ ዛሬም ስፈልግ ነበር ካገኘሁት ወይንም እዛ አካባቢ ያሉ ወንድሞች ያንን ክሊፕ ማለት ነው ካገኙ ሼር እንደራረግና ከዛ በኋላ እናንተም የኔ አይነት ስሜት እንትን ይኖራችኋል እና ያ ወፍ አይነት ከሆነ አላህ የሚልከው በትክክልም ሰውን አንስቶ ሰው የሚያህልን ሬሳ አንስቶ መወርወር የሚችል ነው በጣም እጅግ ግዙፍ ከላቲን አሜሪካ ተነስቶ ምዕራብ አውሮፓ አትላንቲክ ውቅያኖስን አቋርጦ የሚመጣ ወፍ ማለት ነው በጣም ከባድ ነው በጣም ጡንቻ ያለው ነው እና የአዞ አይነት እንዲህ ብዙ እንትን ጥርስ ያለው አፍ ነው ያለውና የሚገርም ነው አላህ እንዴት ያለውን ፈጥሯል ብያለሁ እኔ በበኩሌ ማለት ነውና እንደምንም ክሊፑን ፈልገን እንደምንም ሁላችሁም እንረባረብና ከላቲን አሜሪካን ስቶ ምዕራብ አውሮፓ የሚያርፈው ግዙፉ ወፍ ብላችሁ በምንም ዒባራ ፈልጉት ስለዚህ ኢንሻአላህ እንትንላለን ሼር እንደራረጋለን ይሄን አሳይመንት ልስጥ ለሁሉ እኔ ራሴ አልደረሰልኝም እንጂ አዘጋጅቼ ሊንኩን በሰጣችሁ ደስ ይለኛል ኢንሻአላህ ይሄንን ለታገኙ የምትችሉ ሰዎች ሁላችሁ በዚህ ተባበሩን خير مرحبا አሁንን ቀጥል። ከዛ በኋላ እነኚህ ወፎች እነኚህ ያጁጅና የማጁጅ ሬሳዎችን ተሸክመው فتحمل هذه الجثث الى البحار كذان وينزل المطر فيغسل الله به الارض الله ذنابن يذنبال مدرن اطب يادرغاتال ياجوجنا يماجوج غمات مدرن يسنابتاتال لمالتنا كذا بوحالا مدر تابقلالچ ثم تنبت الارض ما لم تنبت سابقا كذي بفيت ከተፈጠረች ጀምራ ምድር የማታበቅለውን አይነት ፍሬ ታበቅላለች። ምድር አንዳንዶቹ የስንዴ ፍሬ የባቂላን ፍሬ እስኪያክል ድረስ ብለዋል። እና ኢሳ ኢብኑ መርየም ወይህኩሙ ኢሳ ኢብኑ መርየም ኢሳ ኢብኑ መርየም ሁክመ አዲል ፊ አርድ በምድር ላይ ያስተዳድራሉ። እሳቸው መሪ ይሆናሉ። በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ምድርን ያስተዳድሯታል። ምድርን ያስተዳድሯታል ኢሳ ኢብኑ መርየም። በዚህ ዘመን ነው የሚገርም በሆነ ዘመን አንደኛ ነብርና ፍየል አንድ ላይ የሚውሉበት፣ አንበሳና ግደር አንድ ላይ የሚውሉበት። ለዚህ የዱር አራዊቶች ሰዎችን እንስሳትን የማያጠቁበት ጊዜ ለሁላቸውም አላህ ሪዝቅን አዘጋጅቶላቸው ምድር ጀነት የምትሆንበት ማለት ነው። ይሄንን ነው አንዳንድ ሰዎች በአንዳንድ ስዕል ላይ እየሳሉ የሚያሳዩን። ይሄንን ትምብት እነሱ ምድር ጀነት ሆናለች ብለው በማመናቸው ስለማያውቁ ሙሉ የሆነ ዒልም እነሱ ዘንድ ስለሌለ እየሳሉ ሰው አንበሳን ያቀፈ ተደግፎ ተቀምጦ ምናምን ይያሉ ማለት ነው። ጆቫዎቹ እንዲህ ስለው ይሰብካሉ። አላጉል ለሐሊን አልহামዱሊላህ አላህ Subhanahu Wa Ta'ala ነብዩን ሰለላሁ ዐለይሂ ወሰለም ወደኛ ልኮ ከዛን በሳቸው አንደበት የምድርን መጀመሪያ ምድር በምን ውስጥ እንዳለፈች በምን እንደምትታበቃ የቅሰቱ ንሃያን ሁሉ ነግረውን በሳቸው አማካኝነት ሂዳያን አግኝተን እንድንረጋጋ ላደረገን አላህ ምስጋና ይገባው። ምክንያቱም የዓለምን ሚስጥር አለማወቅ ራሱ ትልቅ ራስ ምታት ነው። ይሄን ነው ثم تنبت الارض ما لم تنبت سابقا ويحكم عيسى ابن مريم عليه السلام حكم العدل في الارض وتكثر الخيرات كذان خيرات يبزالو ثم يتوفى عيسى ابن مريم كذا በኋላ عيسى ابن مريم يموتالو عليه السلام كذان እንደማንኛውም ሰው ይቀበራሉ ኢሳ عليه السلام ثم يبدا الناس كذا በኋላ ከኢሳ ابن مريم መሞት በኋላ እንደገና የተናሳ امور الشريعه ሰዎች የሸሪዓን መንገድ እየረሱ ይሄዳሉ ويظهر الفساد من جديد እንደገና ፈሳድ ይጀምራል ለማለት ነው። ስለዚህ ያለም ማብቂያ በዚህ ምድር ባማረችበት ሁኔታ የሚቆም አይደለም። ከዛ በኋላ አልፎ ይሄዳል ማለት ነው። እሺ ከዚህ በኋላ ምን ይከሰታል? ኹሩጁ ዳባ ይላል። ኹሩጁ ዳባ ማለት ያንዲት እንሰሳ መውጣት ማለት ነው። ኹሩጁ ዳባ ያንዲት እንሰሳት መውጣት ነው። ይህች እንሰሳ ትነሳለች። ይችን ሰሳ እምሰራው ነገር አለ። خروج الدابه بعد هذه الاحداث كان لني كستوش በኋላ تبدو احداث غريبه እንግዳ የሆኑ ከዚህ በፊት ምድር አስተናግዳቸው ማጣቃቸው እጅግ የሚገርሙ ክስተቶች ይከሰታሉ። يسمعوا الناس فجاه ان هناك دابه خرجت في مكه كبابي بحجاز مدير عندي تنسسا تنستالك يميل زينا يسرعجال دابتون تخرجو في مكه من دنچچي وهذه الدابه تتكلم كالبشر هيچ انسسا لك اندسو تناغرالچ لك اندسو معنات باهون غزي باروت بققنوچ يسو نغكري دغمان لا በነቢዩ ስለ ላ ሰለም ዘመን ቀበሮ ተናግራለች። ቀበሮ ምን ትሰራለህ አንተ ሰው መካ አካባቢ ነብይ ተቀስቅሷል ሂድ ተቀላቀል ብላለች። ልክ እንደ ሰው የምትናገር ዳባ እንስሳ ተነሳለች። ይህች እንስሳ ቂለ ኢንሃ ናቀቱ ሳሊህ ሂጃዝ ምድር ላይ ነበሩ ሳሊህም ስለዚህ የሳሊህ ግመል ነች የሚሉም ዑለማዎች አሉ። አላኩል ሐሊን ይህች እንስሳ ተነሳና እንደ ሰው ትናገራለች። ላ የተዓረዱ ለሃ አሐድ ማንም ሰው ሊያጠቃት አይችልም። አላህ እንዲያለ ቁድራን ሰጥቷታል። ፈኢዛ ራአት ኢንሳነን ወዓዘተሁ አንድን ሰው ስታገኝ ትመክረዋለች። ሲክድ ካፍር ብላ ትጽፍበታለች። ኸተመት አላ ጀቢንህ አነሁ ካፍር ሙእሚንን ስታገኝ ደግሞ ኸተመት አላ ጀቢንህ አነሁ ሙእሚን ሙእሚን ካፊር እያለች የምትጽፍ ነች። ከዛ በኋላ ወለን የስተጢአ ተግይረሁ ማንም ከግንባሩ ላይ ሊፍቀው የማይችል የሆነ ማህተምን ታትማለች። በዚህ ኹሩጁ ዳባ ከዚህ በኋላ የሚከሰት ነው። ከዚህ ቀጥሎ ምን ይሆናል? የፀሐይ ጥሎ ሸምሲ ሚን መግሪቢሃ ፀሐይ ከመጥለቂያዋ ትወጣለች። ይሄ የፀሐይ ከመጥለቂያዋ መውጣቷ ማለት ፀሐይ ከምስራቅ ነው የምትወጣው፣ ከምዕራብ ትወጣለች። የፀሐይ ከመግሪብ ከመጥለቂያዋ መውጣቷ ከዳባው መውጣት ጋር ከዳባዋ መውጣት ጋር ተቀራራቢ ዘመን አለው ይላሉ። የተዛመኑ ማአኹሩጅ ዳባ ወለሩበما في نفس يوم في نفس يوم خروجها ከዛን የሚከሰተው ነገር طلوع الشمس من مغربها ፀሐይ ከምዕራብ ትወጣለች። አሁን ይሄ በጣም እንግዳ የሆነ ነገር ነው ማለት ያጁጅ ወማጁጅ መውጣታቸው ኢብኑ መርየም መውረዳቸው ይሄ አይደለም። አሁን በጣም የሚገርም የሆኑ ክስተቶች ይከሰታሉ። ፀሐይ ከምዕራብ ብትወጣ አሁን እኛ ምንድነው የምንለው? ዓለም እንዴት ነው የሚደናገጠው? እንደዚህ ማለት ነው የሚናገር እንስሳ ሲታይስ ምንድነው የሚባለው? ፀሐይ ከምዕራብ ትወጣለች። በዛን እለት ይቅፈሉ ባቡ ተውባ ኒሃኢየን የተውባ በር ይዘጋል። ተውበት ካሁን በኋላ ተቀባይነት የለውም ይባላል ማለት ነው። ከዛ በፊት ግን ሐዲሶች መጥተው አስጠንቅቀዋል። ለዚህ ማንም ሰው አንደኛ ገርገራው ከመምጣቱ በፊት ቂያማ ሰው ሁሉ አላህ ፊት የሚቆምበት ነው። ከዛ በፊት ግን ለእያንዳንዱ ሰው ቂያማ አለ ሞቱ ማለት ነው። ስለዚህ ከዚህ የዓለምን ይሄንን ዓለም በሞት ተለየ ይባላል። ቂያማው ቆመ ማለት ነው። ቂያማ ማለት እንጂ አይነሳም ያ ሰውዬ። አላኩል ሐልን ተውበት ይዘጋል፣ የተውበት በር ይዘጋል። ላ የንፈዑ ነፍሰን ኢስቲግፋሩሃ ወላ ተውበቱሃ አንዲትን ነፍስ ኢስቲግፋሯን ተውበቷ ማይጠቅማትም ፊ ዛሊከ ልየውም ወላ ባዕደሁ በዛም እለት ከሱ በኋላ። ከዛን ፀሐይ ተጥልዑ ሸምሱ ሊሙደቲ ሰላሰቲ አያሚን ሶስት ቀን ያህል ትወጣለች ከምዕራብ ፀሐይ ሚን አልመግሪቢ ሱመ ተርጂዑ ኢላ መጥሊዒሃ ከዛ በኋላ ወደ መጀመሪያዋ መውጫዋ ከምስራቅ ወደ መውጣት ትጀምራለች። ሶስት ቀን ከምዕራብ ትወጣለች፣ ከዛን በአራተኛው ቀን ከምስራቅ ትወጣለች። ወላ ተንተሂ ዱንያ ገይረ አነ ባበ ተውበቲ ቀድ ኡግሊቅ ዱንያ አታበቃም ግን ባበ ተውባ ይዘጋል ማለት ነው። ባበ ተውባ ይዘጋል ከጥፋታቸው ከዛ በፊት ያልታረሙ ተውባቸው ተቀባይነት አይኖረውም በዛው መልኩ ይቆማሉ ማለት ነው። ሙእሚን ከሆነ ግን ሙእሚን ነው خير። ከዚህ ቀጥሎ አዱኻን ዱኻን ማለት ጭስ ማለት ነው። የሚገርም ጭስ ይመጣል። ይሄ ጭስ وبعدها يحدث حدث اخر ከዚህ በኋላ የሚገርም ክስተት ሌላ ይከሰታል ፈየረናሱ ሰማአ ሰዎች ሰማይን ያያሉ ኩልሃ ቀድምቱ ሊአት ቢዱኻን ሰማይ በሙሉ በጭስ ተሸፈና ያያሉ አልአርዱ ኩልሃ ቱገጣ ቢዱኻን ይحجبهم عن الشمس ምድርም እንደዚሁ በጭስ ተሸፈናለች ሰዎች ፀሐይን وعن الكواكب كواكبتنم مايت اسكي چگراچو يدرسالو سماينم مايت چگراچوال فيبدأ الناس الضالون تماما سوج ايهو يتبالو نگر درس چنكو استقبان بلو بالبكاء يالقسالو والاستغفار مهرتن يتأيقالو والدعاء ولا ينفعهم جنايت اقماچوال لووت يالا نگر سيكسات سوج ለውጥ ያለ ነገር ሲከሰት ሰዎች ይደናገጣሉ ከሁለት አመት በፊት ድሬዳዋ ላይ የድሬዳዋ ላይ ጨረቃ ተጋርዳ ነበር ለሊት ጨረቃ ተጋርዳ ቀይ ሆነች ደም መሰለች ያን ጊዜ ሐቂቃ እዛ የነበረ የጀማው አሚር የነበረ ሰው ነው የሚነግረኝ በዛ ጊዜ እንደዋወል ነበር ከዛን ምንድነው ያለኝ ከዚህ በፊት ስገዱ ብለናቸው እንዲያሉን ሰዎች ራሱ እያለቀሱ ወደ መስጂድ ተሰፋፈው ይላል አጀበን ሱሪ ለባሽ የሆኑ ሴቶች ሁሉ የሚያሸርጡት ነገር እየፈለጉ ያን ሱሪ ጥለው ከዛ በኋላ ያን ያሸርጡ ወደ መስጂድ ይሮጡ ጀምራል ሰው በሙሉ ተደናቅጦ ወደ የመስጂዱ መጥቶ በቃ ከመውትኩ መዚ ልሙት ብለው የተለየ ነገር ስለሆነ ማለት ነው ሰዎች በጨረቃ መጋረድ ተጋርዳ ቀይ ሆነ ይሄን ያህል ነው የተደናገጡት ስለዚህ ምድርን ማየት ሰማይን ማየት ፀሐይን ማየት ሲቸግርስ እንዳለ ጭፍን ሲል ያን ጊዜ ምንድነው የሚቆነው እና አንደኛ ዜናው ያላቸው ዕቀቱ ያላቸው አይደናገጡ በዚህ ጠማሞች ያኔ ለቅሶ ይጀምራሉ እስትግፋር እንትን ይላሉ ግን ባቡ ተውባ ተዘክቷል ከዚህ በኋላ ምን ይሆናል ሁዱሱ ልኹሱፍ የመሬት መስጠም ማለት ነው የመሬት መሰርጎድ ይከሰታል የመሬት መሰርጎድ ይከሰታል ምንድነው ተህዱሱ ثلاثه خصوفات بتقام تلعلق يا مريت مسرغود وتش يا مريت منشراتتوج يكوبتايو من ياهل ياسفرالني بهون اغاطامي يونه بوتا يا مريت منشراتتن ايتشالو بقى تكافتو زنبلو ودتاج يسرغودال معناتنو مريتو انا انيا منقومبات مريت ወደታዩ ጊዛን ብትሄድ ይሄ በጣም ከባድ የሆነ ነገር ነው ለዚህ በጣም ከባባድ የሆኑ ኹሱፋት ይከሰታሉ በመድር ላይ አንደኛ በመስራቅ አካባቢ ሁለተኛ በመዕራብ አካባቢ ሶስተኛ በጀዚረተ العرب በሂጃዝ ትላልቅ ሶስት የመሬት መሰርጉዶች ማለት ነው ይሄ ማለት ምንድነው ከስር ያለው የቀለጠ አለት ቦታውን ሲለቅ ከላይ ያለው ክራስት ቦታውን ይተካል ማለት ነው ሌላ ነገር አይደለም ስለዚህ በብዙ ጊዜ ባንግላዴሽ አካባቢ ሙሉ ትምርት ቤት ጭቃው ሰምጧል አንድ ጊዜ ሙሉ ትምርት ቤት ከነ ልጆቹ እንዲ ማለት ነው ስለዚህ አንድ ከተማ ሙሉን ትጠፋለች በቃ የለችም ትገባና ወደ ውስጥ ከዛ በኋላ ሌላ ነገር ከላይ ያለብሳታል ተቆፍሮ ማይዘለቅበት እንዲ በጣም ከባድ ማስፈሪ ነው እና በጣም የዓለምን ትኩረት የሚስብ ሶስት የመሬት መሰርጎድ ይከሰታል ይሄ የቂያማ ምልክት ነው አራ አላህ በአማኑ እንዶ በአማኑ ከነ ኢማናችን እንዶ ጥቅለን አድርጎ በአማኑ ይወሰደን እኔ መቼም እንዲኖዱ አማደርገው እና في ذلك الايام በዛ ዘመን ነው እንግዲህ በዛ ዘመን በኹሱፉ ዘመን في ذلك الايام تخرج ريح طيبه مرت هناك ريح توطالج من قبل اليمن كيمن اقطاعا يهونه نفاس ትጀምራለች። ንፋስ ይነፍሳል ማለት ነው ከየመን አቅጣጫ ወደ ጀዚረተ العرب تنتشر في الارض ይቺ ንፋስ ተነስታ ምድርን ታካለላለች ማለት ያው በስንት ኪሎ ሜትር የሚጓዝ ንፋስ አለ ምድርን የሚያካለል ንፋስ ይነሳል وتقبض روح كل مؤمن على وجه الارض مؤمن هنا سو بمولو ይህችን ምርጥ ንፋስ ያሸትና ከዛ በኋላ ይሞታል ይላሉ ትቁበዱ አርዋህሁም ከዝክማ مثل العطسه ልክ እንትሽ እንደሚባለው ያለ ገርገራ ያሸታትና ልክ እንደ ላፊንጋስ እንደ አደንዛዥንትን አሽትቷት በዛው ሽርጥት ብሎ ሙእሚን የተባለ ሁሉ ይሞታል ከዚህ በኋላ ፈላ ይብቃ في الارض الا شرار الخلق በምድር ላይ እጅግ መጥፎ እርኩስ የሆኑ ሰዎች እንጂ አይቀሩም فلا يوجد بينهم ساجد ولا قارئ مصحف بالناس محكل عندم سجود የሚያደርግሰው عندم سجود የሚያደርግሰው ይጣፋል عندم ቁርአንን የሚቀራሰው ይጣፋል حتى ان الكعبة ستهدم كعبة راسه تفرسالች በጊዜው قال الرسول صلى الله عليه وسلم كاني ارى الكعبه تهدم بالفاس لك كعبه بفاس معناته معول وينم فاس هي يا دنگاي مفلچا بسوا غرغداوا سيفرارس يما يمسلني على النبي صلى الله عليه وسلم فلا يحج الى البيت فلا يحج الى بيت الله الحرام ወደ ቤተ ላይ الحرام ሐጅ የሚባል ነገር ይቋረጣል وترفع المصاحف እንደገና ቁርአንን የሚረዳ ሰው የሚያነብ ሰው ይጠፋል حتى حرم المدينه المنوره حرم المدينه المنوره የነብዩ صلى الله عليه وسلم እንትን ሞስክ ማለት ነው the mosque of the prophet መዲና ያለው ياتيه زمان لا يمر عليه الا السباع والكلاب ማንም ገብቶ የሚሰግድበት ይጠፋል የዱር አራዊቶችና ውሾች የሚመላለሱበት ይሆናል حتى ان الرجل يمر عليه فيقول قد كان هنا حاضر من المسلمين عند سو በዛ ካቢ ያልፈና እዚያ ካባቢ እኮ ሙስሊሞች ይሰፍሩበት የነበረው ሞቅ ብሎ የነበረ ዘመን ነው ማነው መስጂድ ነበር ብሎ እስኪል ማለት ነው መስጂዶች መረማመጃ ዝም ብለው ሰዎች አይተው ባጠገባቸው የሚያልፉ እንጂ የሚሰገድባቸው አይሆኑም ማለት ነው ከዛ በኋላ في ذلك الزمان በዚህ ዘመን لا يبقى في الارض الا الكفره الفجره በምድር ላይ ካፊሮችና ፋጅሮች እንጂ ሌላ አይቀርም ምክንያቱም ሙእሚኖቹ ኦሬዲ ያቺን ንፋስ አሽትተዋል ማለት ነው ኦሬዲ ያቺን ንፋስ አሽትተዋል አሽተዋል ولا يتلفظ احد بكلمه الله ما نمسو لا اله الا الله بلو مناجر يطفال حتى ان بعضهم يقول كنا نسمع اجدادنا يقولون لا اله الا الله كفيلوج بيت انت ما نو قدماتوچاچن اياتوچاچن لا اله الا الله سيلون سما نبره يلالو جن لا يفهمون معناها ترجموان ايردوم لا ذكر ذكر ميبال يلم عباده ميبال يلم كذان فيتهارج الناس تهارج الحمار فساد بستو سوج بزنا لك احيا كفيلو كفيلو لا يندمسافروا يسفافرالو معناتنو اعوذ بالله لا توجد عداله فتح ميبال نجر اونت ولا صدق ولا امانه الناس ياكلوا بعضهم بعضا سوج كفيلاچون كفيلاچو የሚበላበት ዘመን ይሆናል ويجتمع شياطين الانس والجن يسونا يا جن شيطانوي تسباسبو بمدር ላይ فسادን እስከ ጥጉ የሚያደርስበት ጊዜ ነው ማለት ነው ታዲያ احبتي قتلوا خروج النار من جهه اليمن قتلوا النفخه في الصور كيمن አካባቢ የሚነሳ እሳት ከዛ በኋላ በጥሩምባው የሚነፋው ንፊ ማለት ነው የሚገርም ብዙ ሰዎች የማይረዱት አንድ ምስጢር አለ ማለት اذا زلزلت الارض زلزالها من غزي نو من غزي نو ያ ሰዎች ምድር ጌጦቿን በሙሉ ታወጣና አለ የሚባል ማዕድን በምድር ላይ ይፈስና ወርቁን ማን ነው ብሩን ዋቴቨር ውድ የሚባለው በሙሉ ማለት ነው ልክ እንደ ድንጋይ ይሆንና ለዚህ ብዬ ነው ወይ ዝምድና የኔ ቆረጥኩት ለዚህ ብዬ ነው ወይ ሰው የገደልኩት የሚባልበት ጊዜ ይመጣል ማለት ነው። ስለዚህ ኹሩጁ አናሪ ምን ጂሃት ልየመን ከሚለው እንጀምራለን። ዛሬ እዚህ ላይ ባቆም ይሻለኛል፣ ምክንያቱም ወደ መጨረሻው ያለው ትንሽ ሚኒመም አንድ በሚያገኙት የመጓጓዣ መንገድ ጭንቅንቅ ብለው አገር ለቀው ወደ መሐከለኛው ምስራቅ ይሰባሰባሉ። ሁላቸውም ሐታ የተጀመዑነ ኩሉሁም ፊሻም አላ አርድ ዋሂድ ሁላቸውም መሐከለኛው ምስራቅ ሻም አካባቢ ይሆናሉ። ላኢላሃ ኢላላህ በዚህ ጊዜ ጊዜው ቀርቧልና አላህ ናፊኸ ሱር የጥሩምባውን ነፊ መልአክ ጥሩምባውን ንፋ ይለዋል። አንነፍኸቱ አልኡላ ፍሱር በጥሩምባው የመጀመሪያዋ ንፊ ትካሄዳለች። ፈኢዛ ተጀመዐ الناሱ አላ ሃዚሂ አልአርድ አዚነ الله عز وجل ሊናፊኸ ሱሪ አን የንፉኸ አንነፍኸተ አልኡላ ፈኢነ ሳዓተ ቀድ ቃመት የመጀመሪያው ንፊ ሲነፋ ምድር ሰማይ ይናወጣሉ። فإذا نفخ في الصور نفخة واحدة وحملت الأرض والجبال فدكتا دكة واحدة ها الذي الله وإذا نفخ في الصور فصعق من في السماوات ومن في الأرض سماي بسمايالو بمدر يالو كله يالقالو يلال بمجمره نفينا خلاص ከዛስ ከዛስ ምን ይሆናል? وعندما يموت جميع الخلق فطوران يتبالو ሁሉ ሲሞቱ البشر والحيوانات سو انسسا براري والحشرات والجن مخلوق يتبالو ሁሉ كل شيء هالك الا وجهه ነው ملائكتም ይሞታሉ ملك الموت راسه ማለት ነው اخرج روحك يميبالبت ناو ማለት ነው كالله بستقر فطوران ሁሉ ይሞታሉ። አሁን ይሄ ለመላእክት እንኳን መሞቻ ترتيب አለው ማለት ይሞታሉ። ከዛ በኋላ الله ጥሩምባውን የሚነፋውን መልአክ ይቀሰቅሰውና ንፋ ይለዋል። ሁለተኛ አሁን الله تتبعها الرادفة ይላል። ሁለተኛዋ ትከሰታለች تتبعها الرادفة ይላል። እዚህ ቦታ ላይ وبين النفخة الأولى والثانية 40 በመጀመሪያው ንፊና በሁለተኛው ንፊ መካከል 40 አመት አለ። ማን ነው 40 ተብሏል እንዲሁ ነው ሐዲሱ የመጣው። ግን 40 ምን لا يدرى 40 ماذا يوم اسبوع شهر سنه 40 ነው የተባለው። ምን 40 አመት ነው 40 ቀን ነው 40 ሳምንት ነው 40 ወር ነው አልታወቀም። ብቻ 40 አላህ ነው የሚያውቀው። አሁን እዚህ ቦታ ላይ ሰዎች ሞተዋል አሁን ሰዎች ሞተዋል። ስለዚህ በሁለተኛው ንፊ ነው ወይ የሚቀሰቀሱት ወይስ በዚህ መሐከል ነው የሚቀሰቀሱት? አሁን ሰዎች ምድር ላይ ነው የሞቱት። ከዚህ በፊት የሞቱትም ያሉት ምድር ላይ ነው። በመጀመሪያው ንፊ ፍጡራን የተባሉ ሁሉ ያልቃሉ። አበቃ ማለት ነው በቃ። ከዚህ ቀጥሎ አላህ ጥሩምባውን የሚነፋውን መልአክ በመጀመሪያው ንፊና በሁለተኛው ንፊ መካከል በመጀመሪያው ንፊና በሁለተኛው ንፊ ማከል 40 አለ ተብሏል። 40 ምንድነው አልታወቀም። ከዚህ በኋላ ሁለተኛው ንፊ ይካሄዳል። ግን በዚህ ማከል ሁለተኛው ንፊ ከመካሄዱ በፊት ነው። ከመካሄዱ በፊት የሆነ ነገር ይከሰታል። ያ የሚከሰተው ነገር ምንድነው ነው? ያ የሚከሰተው ነገር ዝናብ ይዘንባል። የህይወት ዝናብ ይዘንባል። በጣም ከባድ ዝናብ ይዘንባል። አንድ ከዛን ሩሆች ሲቀሩ የሰዎች ጀሰድ ከአደም አንስቶ ዱንያ እስካበቃችበት ጊዜ ያሉት ሁሉ ተተከወን መገጣጠም ይጀምራሉ። ሩሆች ሲቀሩ አካሎች ሁሉም ተሰካክተው የእንስሳት የሰዎች የፍጡራን ሁሉ እነኚህ ሁሉ ተሰካክተው አላህ ነፍኻን እንትን ይላል። ሁለተኛውን ንፋ የሚል ትዕዛዝን ያስተላልፋል። ከዛ አኩ ይነፋል። ያኔ ወኢዘ ንፉሱ ዙውጀት ነፍሶች ከአካል ጋር ይጋጠማሉ ይቆራኛሉ ህያው ሆነው ይነሳሉ። ህያው ሆነው ከተነሱ በኋላ ሌላ ነገር ይከሰታል። ያ ምንድነው? ምድር መንቀጥቀጥ ትጀምራለች። ኢዛ ዙልዚለት አልአርዱ ዝልዛላሃ ምድር መንቀጥቀጥ ትጀምራለች። ከባድ መንቀጥቀጥን አቲል አርዱ አስቃላሃ ምድር ሸክሞቿን ታወጣለች ይላል። ከዛን ምድር የተሸከመችውን ነገር ሁሉ ታወጣለች፣ ማዕድኗን ሁሉ ማለት ነው። ያን ጊዜ ነው ለዚህ ብዬ ነው ወይ ሰው የገደልኩት፣ ለዚህ ብዬ ነው ወይ ዝምድናን የቆረጥኩት፣ ለዚህ ብዬ ነው ወይ ከጌታዬ ጋር ታጣላሁት ብለው ይጸጸታሉ ሰዎች። ከዚህ በኋላ ምን ይሆናል? احوال القيامه የቂያማ አህዋል ይጀምራል። በጣም እጅግ አስፈሪ የሆኑ ነገሮች ማለት ነው። ያ ምንድነው? አርድ المحشر ምድር በሌላ ምድር ትለወጣለች። ስለዚህ ሰዎች ከዚህ ምድር ተነድተው ወደ አርድ المحشر ይሸጋገራሉ። يوم تبدل الارض غير الارض ይላል። ምድር በሌላ ምድር ትተካለች። ከዛ በኋላ ሌላ ምድር አርድ አልማህሸር ተመጣና ሰዎች ከዚህ ምድር ተነድተው እዛ ምድር ላይ ይሆናሉ። አርድ አልማህሸር ላይ መላእክቶች ናቸው የሚያጓጉዟቸው። ከዛን ይህች ምድር ትንኮታኮታለች። ከዚህ ቀጥሎ ይህች ምድር ትንኮታኮታለች፣ ሰማያትም እንደዚሁ ይንኮታኮታሉ። ሰዎች ጅኖች መላእክትም ሰፍ ሰርተው ሰባት ሰፍን ሰርተው በሰባት ሰማይ ያሉ መላእክት አርድ አልማህሸር ላይ ነው የሚያርፉት። ከላ ኢዛ ዱከት አልአርዱ ደከን ደካ ምድር መሰባበርን በምትሰባበርበት ጊዜ ላይ ደከን ደከን ያለው ስብርብር ስለምትል ነው። ስለዚህ ምድር የለም ምን የለም በቃ ዱንያ የለችም ማለት ነው። አቧራ ሆነ ትቢያ ሆናለች። ስለዚህ በሌላ ምድር ተጠቀደ። ሰማያትስ? ሰማያትም የተሸከሟቸውን መላእክቶች ይወርዳሉ ወደ አርድ አልማህሸር። ሰማያቱም እንኩትኩት ብለው ያልቃሉ። ከዚህ በኋላ ፍጡራን ሰዎች ጅኖች የት ነው ያሉት? ፍጡራን ሰዎች ጅኖች አርድ አልማህሸር ላይ። አንድ መላእክቶች የት ነው ያሉት? አርድ አልማህሸር ላይ። ወጃ ረቡከ ወልመለኩ ሰፋን ሰፋ ከዚህ በኋላ ለፍርድ አላሁ ጀለ ወዓላ ይመጣል። ምን አይነት አመጣጥ? እኛም ማናቀውን አመጣጥ ከሱ ክብርና ለእልና ጋር በሚገጥም መልኩ አላህ ይመጣል። ወጃ ረቡከ ወልመለኩ ሰፋን ሰፋ ይላል። ከዚህ በኋላ ነው الوقوف أمام الله عز وجل الله سبحانه وتعالى فيت مقوم يميبالو يهنو القيامة الله سبحانه وتعالى فيت مقوم مالته الله سبحانه وتعالى فيت قومو كذبوا على ود جنتنا ود جهنم يميوسدو بروسس ايه راسون يشاله بتام سفي تمرتنو رئيسو جن كيتنا يجمرنو انيا كالنا بيت زمن نو يجمرنو بتلانتنا ودرس زاري من لاينا يقومنو قيامة يميبالو لاينا يقومنو سلازي احبتي ይህንን ይመስላል ባጭሩ በሁለት ቀን ማለት ነው እንድንዘጋጅና ወዴት እንደሚያመራ እንድናውቅ በሚል ነበር የጀመርነው ደርሳችንን እዚ ላይ ያቆማለው እንግዲህ አላህ ለቂያ ማለት ከሚዘጋጁ ሰዎች አላህ ያደርገን አላህ በሱረቱ ጋፊር ላይ الذين يحملون العرش ومن حوله እነኛ አርሽን የሚሸከሙ መላእክትና በአርሽ ዙሪያ ያሉ መላእክት በሙሉ ይላል الذين يحملون العرش ومن حوله يسبحون بحمد ربهم ጌታቸውን ከማመስገን ጋር ያጠሩታል ويستغفرون للذين آمنوا ለነኛ ላመኑ ሰዎች ምህረትን ይጠይቃሉ ربنا وسعت كل شيء رحمه وعلما ጌታችን ሆይ አንተ በእዝነትህና በእውቀትህ ሁሉን ነገር ያካበብከነህ فاغفر للذين آمنوا ለነኛ ላመኑ ሰዎች ምህረትን አድርግ ወተበዑ ሰቢለክ ያንተ መንገድ ለተከተሉ ሰዎች ምህረትን አድርግ ብለው ዱዓ ያደርጋሉ ስለዚህ አላህ መላእክቶቹ ዱዓ ከሚያደርጉላቸው መላእክቶቹ ربنا وادخلهم جنات عدن جنات عدن التي وعدتهم انت قال يغبحلاچون يزلالم جنات اسغباچو وادخلهم جنات عدن التي وعدتهم ومن صلح من ابائهم كاباتوچاچوم صالحوچين وازواجهم لسيتوچو كبالوچاچو لوندوچو كميستوچاچو وذرياتهم ካቸው እንደዚሁ አስገባ ጀነትን ብለው ዱዓ ያደርጋሉ አላህ ለዚህ ዱዓ ከመታደሉ ሰዎች አላህ ያድርገን በአማን አላህ Subhanahu Wa Ta'ala ፊት ቆመን ይሄን ሁሉ መከራ አላህ በአማን አሳልፎን ማለት ነው እሱ ፊት ቆመን በመልካም ስራችን ደሞዝ ምን ደስተ አላህ ያድርገን ከዛንም ምህረት ተደርጎልን ጀነትን ምን ገባ ምን ኖርስ አላህ ያድርገን اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم أصلحنا وأصلح شأننا اللهم أصلحنا وأصلح شأننا يا ذا الجلال والإكرام اللهم يا حي يا قيوم اللهم يا حي يا قيوم اللهم اجعلنا من الفائزين يوم القيامة اللهم اجعلنا من الفائزين يوم القيامة اللهم أحينا مسلمين مسلمين والحقنا بالصالحين يا ذا الجلال والاكرام اللهم احينا مسلمين وتوفنا مسلمين والحقنا بالصالحين اللهم اجمعنا في دار كرامتك في جناتك جنات النعيم اللهم اجعلنا ممن ينادى يوم القيامه اين فلان ابن فلان لقد فاز بالجنان اللهم ارفع درجاتنا في الجنه يمن كتابنا اللهم الحقنا بالصالحين اللهم الحقنا بالصالحين اللهم نجنا من عذاب النار يا ذا الجلال والاكرام اللهم هذا الدعاء ومنك الاجابه اللهم استجب دعانا اللهم استجب دعانا اللهم صل وسلم وبارك على محمد وعلى اله واصحابه واخر دعوانا ان الحمد لله رب العالمين والسلام عليكم ورحمه الله وبركاته ما يكفي